ዛሬ ለመጣው ሳምንት ደግሞ እንደዚህ ከደገምሽ ሁለተኛ እጅ ይቆረጣል። እሺ፣ ተፍሲራችን ዛሬ ተፍሲር ነው። አልሐምዱሊላህ ሰኞና ማክሰኞ ለአምስት ሰዓት ሳያቋርጥ ለአራት ሰዓት በቁርአን ጀው በቁርአን ኢንቫይሮንመንት ነው የምንኖረው። ወንድማችን ኢብን ጀማል አንድ ሰዓት ምናምን እንደዚህ አለ፣ ቀጥታ ደግሞ የተፍሲር አለ። ስለዚህ ሰኞና ማክሰኞ የቁርአን ሀዋሁ ነው፣ የቁርአን ማድ ነው። አልሐምዱሊላህ እዚህ የተካፈለ በጣም እድለኛ ሰው ነው ነው የምለው። ኦኬ እሺ። እንግዲህ ባለፈው ሳምንት የነበረው ደርሳችን ወንድሞች፣ ኡሙ ኢልያስ ምን ፈልገሽ ነው? ማይክ ልስጥሽ ኡሙ ኢልያስ? እሺ ኡሙ ኢልያስ ማይክ ትፈልጋለሽ? አንዳንድ ስጭኝ። አትፈልግም? እሺ። ባለፈው ሳምንት የነበረው ጠቅላላ ጥያቄዎች ሊወጣበት የማይችል ደርስ ነው የነበረው። ምክንያቱም በሙሉ የአላህ ቁጣ የተሞላበት ነበር ለነዛ ሙናፊቆች እና ሁለት ገጽ ሁለት ምላስ ያላቸው ለእስልምና በጣም ጎጂ የሆኑ ግለሰቦች ናቸው ሙናፊቆች። አንዳንድ ዑለማዎች ሲሉ ከሺ ጠላት አንድ ሙናፊቅ እስልምናን ይጎዳል አሉ። እኔ ይህ ነገር በእውነት መሆኑን በተግባር አይቼዋለሁ። በስንት መንግስት በስንት ህብረተሰብ አንድ ሙናፊቅ የሚያበላሸው ነገር። አሁን ለምሳሌ ያሲ አረፋት ይላሉ፣ ያኒ ሼክ ያሲን የፈለስጢን እንትን የነበረው የፈለስጢን መሪ የነበረው ያሲ አረፋት ራሱ አንዳንድ ብዙ ፈለስጢኖችና እስላሞች ሲገደሉ አሉ እስራኤል ዋናው የምትጠቀምባቸው በፈለስጢኖች ራሳቸው ናቸው ይላሉ። አንድ ይበቃል፣ በቃ አንዱ ከእስራኤል ገንዘብ ወስዶ ያኒ ፓለስቲኒያ ነኝ ያለ እስላም ነኝ ያለ መስጊድ የሰገደ ከነሱ ጋር ኩዕ ስጁድ ያደረገ ለነዛ ሰዎች ያሲ አረፋት ወላ መሪው የት አለ በየተኛው ደቂቃ የት ይኖራል ከነገራቸው አለቀለት ኸላስ። ያኒ ቦምብ አድርገው ይገድሉታል። ስለዚህ አንድ ሙናፊቅ የሚያበላሸው ብዙ ነው፣ ያኒ ብዙ ኳፊሮች ከማያበላሹት ነገር ነው። ስለዚህ የነበረው በሙሉ የአላህ ቁጣ የሞላበት ነው እና ምንድን ነው ጥያቄ የምናወጣው? እውነቴ ነው፣ በሙሉ ስቀራው ጥያቄ የማይወጣበት ነገር ነው። ያን አላህ ስብሓነ ተዓላ ጠቅላላ ስለ ሙናፊቆቹ ለዓናት ያወረደባቸውና እኛ ስለ ሙናፊቆች ምን ማወቅ እንዳለብን ያስተማረን ፖርሽን ነበር እና አውቀናል። አልሐምዱሊላህ ሙናፊቆቹ ምን አይነት ከአላህ ቁጣ እንዳላቸው አውቀናል። ግን እኔ ሁለት ጥያቄ ሌላ ልጠይቅ ነው ኢንሻአላህ። እነዚህ ጥያቄዎች እንግዲህ እስቲ በልብ መልሱትና በህይወታችሁ ተግባራዊ እንዲሆን እንጣር ኢንሻአላህ። አንደኛው ጥያቄ ምን ይላል? ማን ይضمنو ان يخرج من هذه الدنيا بلا اله الا الله ማን ነው ዋስትና ያለው በደንብ የተማመነ ሰው ከዚህ الدنيا بلا اله الا الله እወጣለሁ ጥርጥር የለውም የሚለው ሰው አለ? ከናንተ ካለ እጅ ያውጣ እስቲ። እንዴት ነው بلا اله الا الله እንወጣም ከዚህ? እሺ ማንም ሰው የለም አይደለም? ኦ طيب ሁለተኛው ጥያቄ ማን يضمنو ቀብር ገብቶ ሶስት ጥያቄዎች አሉ። ይህ እንኳን ሁላችሁም እጃችሁ ታወጡ ይሆናል። መን ረቡከ ወመን ነቢዩከ ወማ ዲኑከ። እነዚህ ሶስት ጥያቄ ማንኛውም ሰው ይጠየቃል፣ ኢለ ሸሂድ በሸሃዳ የሞተ ካልሆነ ሁላችን እነዚህ ሶስት ጥያቄ እንጠየቃለን። ማን ነው ያንተ ረብ ማን ነው እና ነቢዩ ስለ ሙሐመድ ምን ታውቃለህ? ዲንህስ ምን ነበር? አሁን እየጠየቅኩ ለመመለስ የሚያቅተው ሰው አለ? ወንድሞች ረባችሁ ማን ነው? አላህ ነው የምትሉት አለ? ነቢያችሁስ ሙሐመድ? ዲናችሁስ እስላም? ጠይብ በቀብር ውስጥ ገብቶ እነዚህ ሶስት ጥያቄ አለምንም ጥርጥር እመልሳችኋለሁ ብሎ የሚተማመን ሰው ከእናንተ ማን ነው? اجيوت انا انغري اقل شيء ناقالن انتنو سويو بطام ناقوالن يلم كلاتكم يلاتكم طيب اهون كو يملساچو نو من ربك من نبيك اهون اتملسو مندي اهون ما تملسلاچو شي قبر وسط غبتاچو يميملسنا منم ترطرا يلرو يميل سو يلم اوكي يلم ثالثنيا طياقي من نو كنانته تمامنو كزي الدنيا يميوطاو يا كتابو بقين اجينو مقبلو ومن اوتي كتابه بيمينه فسوف يحاسب حسابا يسيرا وينقلب الى اهله مسرورا بقين اجينو كتابي مقبلو اذا كتاب سيبتن معناتنو نا ايه نجر منم ترطرا يلنيم يميل سو كنانته عليه برضو يلم يمتشرشاو تياكي من الذي يضمن صراط يتبالو بجهنب لاي يالو يسوستشي آمت منقد يهونو يلالو علمواتشو نا كسيف بلاي شارب يهونو السو بسلام الفوال لهنا منم تشقر يلو مكناثوم بسو انكفات يميهون ببين يقر يلن يميل سو كنان تعالي يهما كبانو ينكوان لما دفالة تشلو اشي انجري ارات تياكت اياكوت انزي ارات تياك اوش ملس التقن يالله شو امي قرمنو اللم اهون ما انجري وديت لما درسنو يفرلكوت يهنيت اياكوت كنزي أرات تياك اوش عند بيتشاكا غنية عند بيتشاكا غنية ليلو تشو أتت أيك كنزي أرات عند بيتشاكا غنية ليلو تشو راسا تشو نميمتو أوتوماتيكالي منم نگر أتستا تشو لمسالي مجمّريا بفيته يالو مجمّريا زارم لهون اتشلال نگم لهون اتشلال كان دسامنتم كان دعمت كأسر عمت لهم وشلال ست موت بلا إله إلا الله كزيها الدنيا كوتة ليلو تشوية تتأيكو تياكوش بمولو أغني تهال مكناثم من كان آخر كلامه لا إله إلا الله كملوا مولو تستحديثو دخل الجنة خلاص من كان آخر كلامه لا إله إلا الله دخل الجنة طيب يهكو هنا نقدي هو تأتو يا أمة الله يا أبو أنيس يا أم سهام لا إله إلا الله تلوم لنا أنت منك كاتشو موت سمتا لا إله إلا الله مالت يا كتاتشوال ينو قده تلكو تياكي تلك دلدي لا إله إلا الله بله مموتو من يا كتاتشوال لنا أنت يهنا قر كاقن ياتشو ين دلدي كتشاقراتشو كذا بحالا يعني كتابو بقن موسدو صراطو مالفو ولتنيا دمو يعني بقبر لاي سوس طياق مملسو من انتن يلو مكنياتهم مجمرياو باب نورو سله تكفتله برهانو سله تكفتله نبياچن يماي واشونا اونت يمناغرو دمو بلا اله الا الله كذا الدنيا وطا انجي كذا بحالا بمولو منجده برهان نوالو انا ايهيش نگر من نوستنا يالو بلا اله الا الله دوتا كزي زم مالاتشو عدلم او زم نوم ياسنيو كرياتوب زم مالات نو تككلن يوم السو اجوان ستو يتناقره بتقام بتقام ستتين يالو هشي انجدي ايهن داقت بتقام كبار داقت بفيتاتشن ايالي عندسو لمن دنو تنش جنزب سيكسر بتقام يا مال يا موال تنش يا الدنيا نقر تنش تكأنس بقى ينددال سكور بشتاس كميزو انتني هونال لمن يسولج بتقام يا السبال بعد الدنيا قوسا قوسندزي بعد الدنيا اللي نقر لمن دنو من الناس بوزي يه نقر مهتم تدرقوال خلاص يا الدنيا نقر تياك اياس فلقوم يتسعف لها نقري متعال حتما انا تلقو دلدي بفيتاتشين يا اللو لا اله الا الله بله موتاتو كزي በሱ ማሰብ ነበረብን መሰለኝ እኔ አይደለም طيب አሁን አስቡ ብላችሁ ይሄን ላኢላሀ ኢላላህ ስትሞቱ ላኢላሀ ኢላላህ ብላችሁ እንድትወጡ ምን ማረግ አለብን እስቲበሉ ምን ማረግ አለብን ሁሉ ጊዜ ላኢላሀ ኢላላህ ማብዛት አለብን ወይስ ስሞት ያው ተጠንቅቀና ትንቆይቼ ላኢላሀ ኢላላህ እንዳትሾልኩብኝ እንዳታልፍብኝ ብለ መጠንቀቅ ወይስ ሶስት አራት ሰዎች ዑለማዎች እንደዚህ እኔ ስሞት ነው በየጋብዛቸውና ተው እኔ ስሞት ሩህ ስትወጣ ላኢላሀ ኢላላህ ብላችሁ አስታውሱኝ ብዬ በጣም ትላልቅ የሆኑ ዑለማዎች አምጥቼ እኔ ጋር ቁጭ ማረግ በምን በምንድን ነው የማገኘው ይሄ ላኢላሀ ኢላላህ ከባዱ ጥያቄ ይሄ ነውና ይሄን መልሱ እንግዲህ አራቱ ጥያቄ ለመመለስ አይችልም ሁላችን ሁሉ ሰው ለመመለስ አይችልም ኢንሻአላህ የአገሪቱ ሙፍቲም ለመመለስ አይችልም መልሱ ዝም ነው አሁን ግን የምጠይቃችሁ ይህችን መጀመሪያ በሩ የሚከፍትልኝ ላኢላሀ ኢላላህ ብሎ የሞተ ጀና ነው የሚገባ ያሉት ነቢያችን ሰለላሁ ዐለይሂ ወሰለም ይህች ላኢላሀ ኢላላህ ልማር ዩኒቨርሲቲ ልግባና ስለ ላኢላሀ ኢላላህ ልማር ወይስ እንዳልኳችሁ ለትና ቀን ላኢላሀ ኢላላህ ልበል ወይስ ያኒ ላኢላሀ ኢላላህ የሚያስታውሰኝ ዑለማዎቹ አምጥቼ ስሞት እኔ አጠገብ ላስቀምጣቸው ወይስ ላኢላሀ ኢላላህ በውሃ ጽፌ ልጠጣው ምን ይመስላችኋል መፍትሄው ይህ ነው ጥያቄው አሁን እንግዲህ እጃችሁ አውጡና ፍልስፍና አያስፈልግም ይህ ነገር ይህ ነገር እያለቀስክ የሚመለሰው ነው ይህ ነገር እያዘንክ የሚመለሰው ጥያቄ ነው ይህ ጥያቄ ሐቂቀተን እውነቴ ነው በምላስ የሚመለስ አይደለም ከልብ የመነጨ እንትን መሆን አለበት ይህ ነገር እውነት እውነት ማይክ ፍሪ ሰላም አለይኩም ረህመቱላህ ወበረካቱ ያ አላህ ሸፈነብኝ طيب السلام عليكم ورحمه الله وبركاته طيب جزاكم الله خير طياكه ያው ከባ ነው سبحان الله ማንም ደማን የለንም الله سبحانه وتعالى በረህመት አይኑ ካየን በስተቀር እንግዲህ ብዙ ጊዜ ደጋግመው መልሰተውናል ከዛም ሌላ ደግሞ አንድ ሱራ አለች ሁሉንም የሚያጠቃልል ማለት ነው በመጀመሪያ ደረጃ إلا الذين آمنوا نو مجمري أمامن نو ولتنيا وعملوا الصالحات نو طرون سرا مسران نو سوستنيا ودمو يا الله رحمتنا أزنت كتجم ربت نو فقادو كتجم ربت مالت نو يهنن انكدي سورة العصر يهنن تاتك عللو عليش انكدي بزي بلا إله إلا الله الله سبحانه وتعالى اندي وستن كفلقن يمجمري أكالاتشن سنموت ይሄንን አላህ Subhanahu Wa Ta'ala እንዲሰጠን አላህ Subhanahu Wa Ta'ala ወልአስሪ በጊዜው ምሎ እንግዲህ እርሶ ያስተካክሉታል ኢንሻአላህ ከኔ በኋላ ተከከል ከሆንኩ ማለት ነው ኢነል ኢንሳነ ለፊ ኹስር ሁሉም የከሰሩ ናቸው ብሏል አላህ Subhanahu Wa Ta'ala ኢላ ለዚነ አመኑ በመጀመሪያ ደረጃ ያመኑት ለማመን ምን ያስፈልጋል ሁሉ ነገር እዚህ አጠቃለለው እንግዲህ አልም ያስፈልጋል መጀመሪያ አልምን ማወቅ አለብን لا إله إلا الله محمد رسول الله لا معبود حقا إلا الله بلن يهن مجمري أنك ألن علمنا وإلم يهن أنك ألن إلا الذين آمنوا وعملوا الصالحات طرو طرو سرا وچندما الله سبحانه وتعالى يفلقون بقرآن قلت ألن رسول عليه الصلاة والسلام سرت ياسعيون إن نزين طرو طرو سرا وچ انسر ألن ከዚያ አስከትሎ አመሉ ሷሊሃቲ ወተዋሶ ቢልሐቂ ያንን ደሞ እኛ ለራሳችን ከሰራን በኋላ ሌሎችን እንመክራቸዋለን ለራሳችን ትክክለኛው መንገድ ካያዝም ማለት ነው ዝም ብለን በአሁኑ ጊዜ እንደሚደረገው እንደኔ ማይነቱ ትንሽ ቃል ሰምተን መናገር ሳይሆን በትክክል ዒልሙን አውቆ ትክክለኛውን ሁሉን አረጋግጦ አውቆ ማስተላለፍ በዛ አይነት ካስተላለፉ በኋላ وعمل الصالحات وتواصوا بالحق وتواصوا بالصبر بالذات لا يدمو لم يدرس بالنقر بمولو በጣም ብዙ ጭንቀቶች ይመጣሉ። ይቺን ነገር ለማግኘት በጣም ከባድ ነው። ብዙ ጭንቀት አለ፣ ብዙ ችግር አለ፣ ብዙ ሁሉ ነገር የምናየው ነገር በሙሉ አይመቻችልንም። ይሄንን ነገር ለማግኘት ይሄንን የመጨረሻ ላኢላህ ኢላላህ ለማግኘትና በአላህ ሱብሓነሁ ወተዓላ ባለው መንገድ ለመሄድ ብዙ እንቅፋቶች ይገጥሙናል። በነዛ እንቅፋቶች ሁሉ ላይ በዳዕዋን በሚደረግበት ጊዜ በምንሰራቸው ሁሉ ሰብር ባረግን ጊዜ በዛን አይነት ሁኔታ ከሄድን አላህ ሱብሓነሁ ወተዓላ ከዛ በኋላ በኢዝኑ ደግሞ ይፈቅድልናል። ወላሁ አለም። ጀዛኩሙላህ ኸይር። ማሻአላህ እሙ ሲሃም ጭንቅላጤን ቀሰቀስሽ። ወላሂ ይህን መልስ ስሰማ ከእሙ ሲሃም ምንድን ነው ያልኩት? እኔና እሙ ሲሃም አብረን ነው የዋል ነው። እኔና አቡ ሲሃም አባትና ልጅ ነን፣ ወይም ባልና ሚስት ነን፣ ወይም እህትና ወንድም ነን፣ ወይም ደግሞ እናትና ልጅትዋ ነኝ። ምን ልበል? የፈለጋችሁን በሉትና እንደዚህ የልቤ እኮ ሰረቀችው አሁን። ያኔ ይህን ነገር እንዴት ነው የሚመልሱት ብዬ በጣም እደነቅ ነበር። እንዴት ሊመልሱት ነው? ጥሩ ስራ የሰራ ብለው ነው የሚዘጉት እንጂ ይህን አይነት ትንተና ወልዓስር አምጥቶ ብዙ በጭንቅላጤ አልነበረም። ከኔ ጋር የተማከረች ነው የምትመስለው። ላኪን አቡ አኒስ፣ አቡ አኒስ እጅ አታውርድ እና ጨምርላት አንተም እና እኔ ደግሞ በአንድ አረፍተ ነገር ነው በአንድ አረፍተ ነገር አሁን እሙ ሲሃም ያለችው ትክክለኛው መልስ ሆኖ ላኪን በአንድ አረፍተ ነገር ላስረዳችሁ ነኝና፣ አቡ አኒስ ማይክ ፍሪ ላንተ። ሰላም አለይኩም ወራህመቱላሂ ወበረካቱ። ማይክ ይሰማል ኢንሻአላህ። ማሻአላህ ጀዛክላሁ ኸይር ጀዛ እሙ ሲሃም። እንግዲህ ከዛ በላይ ብዙ የሚጨመርም ያለ አይመስለኝም። አጠቃለዋለች ግን እስቲ እንደው ለማንኛውም እንግዲህ የተባለ ከተባለው ላይ ሁልጊዜ ምንም የመተማመኛ ነገር የለም። መተማመኛ የሚባል ነገር ሰውየው በእኔ እተማመናለሁ የሚል ከሆነ አሚንቱም መን ፊ ሰማ ያን የክሲፈ ቢኩም ልአርዱ ፈኢዳ ሂየ ተሙር። አላህ ስብሓነሁ ወተዓላ መሬት ራሷ ተንቀሳቅሳ በምተንበቀን በዛን ቀን በሰማይ ያለውን ትተማመናላችሁን ይለናል አላህ ስብሓነሁ ወተዓላ። እና ስለዚህ ሁልጊዜ አላህን ስብሓነሁ ወተዓላ የአላህን መክር ልንፈራው ይገባናል። በቋፍ ሁልጊዜ አላህ ስብሓነሁ ወተዓላ ጀነት እስከሚያስገባን ድረስ የምንተማመንበት ነገር የለም። አላህን ልንለምነው ልንፈራው ይገባል። ሁልጊዜ ኢማናችንን ቼክ ልናደርግ ይገባናል። አመለን ሷሊሃ ልንጨምር ይገባናል። ከዛ ደግሞ አራት ነገሮችን አስተካክለን ወደ ሐቅ ወደ እንትን ወስያ ማድረግ አለብን ሁልጊዜ። ከዛ በላይ አላህን አላሁመ አሕሲን ዓቅበተና ፊል ኡሙሪ ኩሊሃ ወአጅርና ምን ኽዚ ዱንያ ወዓዛብ ልአኽራ። አላህ ጌታ እባክህ መጨረሻችንን አሳምርልን፣ በዱንያም በአኼራም ህፍረት አንተው ጠብቀን እያል ሁልጊዜ መለመን አለብን። ከሷሊሖች ጋር መቀመጥ አለብን። አሽራሮችን መራቅ አለብን። ከአሽራሮች ጋር መቀመጥ የልብ መዛግ ያስወርሳል። ከሷሊሖች ጋር ከተቀመጥክ ግን ሁልጊዜ የአላህን አያ የአላህን ተአምር ስለሚያስታውሱህ በመጨረሻም ላይ ያይረዳሃል። ሷሊሖች በአካባቢህ ካሉ ከሷሊሖች ጋር ከሄድክ እነዚህን ስራ እየሰራህ ከጀማአ መለየት ሁልጊዜ መጠንቀቅ አለብህ። ጀማአ ጋር መሆን አለብህ። በእንደዛ መልኩ አላህ ስብሓነሁ ወተዓላ እነዚህን ነገር ያንን የመጨረሻው ቃል ላኢላህ ኢላላህ ሙሐመድን ረሱሉላህ ያለውን ሰው በጥረቱ የሚያመጣው ነገር አይደለም፣ በአላህ የሚሰጥ ነው። በሰከራተል ሞት ሌላ ጉዳይ ነው። በዱንያ በቀን ሚሊዮን ጊዜ ልለው እችላለሁ፣ በሰከራተል ሞት ግን ያ ሌላ ዓለም ላይ ነው ሰው የሚገባው። አላህ ካልወፈቀህ ያችን ቃል በፍጹም አትላትም። እና ያችን ቀን ሁላችን ልንፈራትና ልናለቅስላት ይገባናል። ያችን ቀን እርጌታ ያባክህ እርዳኝ እያልን ከአላህ ፊት መራቅ የለብንም። በልባችንም በሁሉም ጥሩ ስራዎችን ሁልጊዜ ልንሰራና ከዛ በኋላ አላህን ለምነው ይገባናል ነው ምለው የምጨምረው። ከዚህ በላይ እንግዲህ ብሄድ ምንም እውቀትም የለኝም። ባረከላሁ ፊኩም ማይክ ፍሪ። ማሻ አላህ። ኡሙ ሲሃም እና አቡ አኒስ ያሉት ሞር ዘን ኢናፍ ሐቂቀተን ያጠገቡኝ። ወንድሞች እኔ አንድ ነገር ልንገራችሁ፣ እንግዲህ ለሪያ ሳይሆን ወይም ለስሙልኝ ይሉልኝ ሳይሆን እንድትማሩ ብቻ። እኔ ፐርሰናል የኔ ልናገር ስለ ጀሀነም መጽሐፍ በቀን ነው የምቀበለው በግራ ነው፣ በቀብር መልሳለሁ አልመለስም ብዙ አላስብም ስለሱ። ምክንያቱም እዚህ ፊቴ ያለችው በርዋ ላኢላሀ ኢለላህ ብዬ ነው የምወጣው ወይስ ሀ ሀ ሀ እያልኩ ነው የምወጣው ወይስ ዝም ብዬ እንደ ድመት ነው የምመተው? ወላሂ ይህ እንዲያውም ራሴ ወይም እንደዚህ ሽብ የሚወጣበት ከሆነ በዚህ ነው የሚወጣው። ሐቂቀተን እኔ ከቤት ወጥቼ ድራይቭ አድርጌ በሰያራ በመኪና ስሄድ አንዳንድ ወጣቶች አሉ እንደዚህ በቃ አንድ ነገር ሲያደርጉ ሊገጮኝ ወይም እንደዚህ ተሳስተው ስለ ተጋጭቼ መሞቴ አላስብም። ምንድን ነው የማስበው? ቀጥታ ሞት መጣና ላኢላሀ ኢለላህ በጭንቅላጤ በምላሴ እንዲመጣ በጣም ጓጓለሁ። ለምሳሌ አንዳንድ ነገር የሚያስደነግጥ ነገር ይመጣልሃል አይደለም? በዛ ጊዜ ስለ እሷ ማሰብ እኔ እንደዚህ አስባለሁ። ምክንያቱም የሚያስፈራኝ ነገር ቢኖር በዚህ አዱንያ በአኼራ በጀና በጀሀነም በምን ይህች ቃል ነች። እላት አለሁ አልላትም። እኔ አንድ ነገር ልንገራችሁ፣ እንዴት እንደምታገኛት ይህቺ ዑለማዎች ምን አሉ? በአንድ አረፍተ ነገር ኡሙ ሲሃም እና አቡ አኒስ ያሉት ነገር በአንድ አረፍተ ነገር ሲጫንትሩ ሲያሳጥሩት ምን አሉ? ላኢላሀ ኢለላህ የምትባለው ስትሞት ፕሮፌሰር አቂዳ ተፍሲር የሚያስተምር በዩኒቨርሲቲ ላያገኛት ይችላል። ነዓም ወላሂ ሼክ ከቢር ሙፍቲ ላያገኛት ይችላል። ሌትና ቀን የሚሰግድ የሚጾም ላያገኛት ይችላል። ምክንያቱም ሌላ ደግሞ ሌላ በኩል አለ። በጣም ደርቲ ሰው ሊሆን ይችላል። ይሰግዳል፣ ላኪን ዝሙት ያደርጋል፣ ሪባ ይበላል፣ ሽርክያት ያደርጋል፣ ቢድዓ ያደርጋል ሊሆን ይችላል። አላ ኩል ሓል ምን አሉ በአንድ ረፍተ ነገር ላኢላሀ ኢለላህ የምትላት መጨረሻ የህይወትህ ጭማቅ ይነች አሉ። የህይወትህ ጭማቅ ነች። ህይወትን ጨምቀዋለንና ከዛ የምትወጣው ምንድነች? እሷ ነች ላኢላሀ ኢለላህ አሉ። ስለ ተማርክ አይደለም፣ ሊቅ ስለሆንክ አይደለም፣ ሙፍቲ ስለሆንክ አይደለም፣ ሼክ ስለሆንክ አይደለም። ተራ ሰው ኩሊ ወይም ያኒ ኪሻ ሲሸከም የሚውለው ሰው ተንቀባርሮ ላኢላሀ ኢለላህ ብሎ ሊወጣ ይችላል ከዚህ አዱንያ። አለም ተብሎ ብዙ ነገር ያለው ደግሞ አንተ ላኢላሀ ኢለላህ በል እየተባለ ውሃ ቀዝቃዛ በአፉ እያንጠበጠቡለት ምናምን ምናምን ያሲን እየቀሩለት ወላ ተባረክ እየቀሩለት በሌላ አለም ሆኖ እልም ብሎ ላኢላሀ ኢለላህ በምላሱ ላይ መጣ ይችላል። የህይወታችን ጭማቂ ነች አሉ። እኔ አንድ ምሳሌ ልስጣችሁ። አሁን ለምሳሌ አመቱላህ ምን አደረገች? የጭማቂ ለመስራት ጁስ ጭማቂ ለመስራት አመጣችና ብርቱካን ጨመቀችው፣ ማንጋም ከሱ ጋር ጨመቀችና ግማሽ ኪሎ ጨው አስገባች። አሁን አሲር ነው ጭማቂ ነው ጠጣው ብትለኝ ምንድን ነው ምለው? በምላሴም አላቀርበውም። ምክንያቱም አጨማመቁ ወይም ደግሞ የተቀነባበረበት ነገር ምንድን ነው? ጨውና ብርቱካንና ማንጋ የማይሄዱ አብረው የማይሄዱ ናቸው። ኦኬ፣ ለምሳሌ ኡሙ አብዲን እንትኑ የስጋ ወጥ ሰራች፣ የበርበሬ ወጥ የስጋ ዝግን የምንለው እንደዚህ ጥሩ አርጋ ሰራችና ከዛ በኋላ ቡና አፍልታ ደግሞ ጨምቃ ቡና አስገባችለት። እንደገና እንትኑ ነው ቀይ ወጥ አይደለም፣ ቡና አስገባችና እንደገና ደግሞ አረቄ አምጥታ ደግሞ አስገባች እዛ። ከዛ ቀጥሎ መጨረሻ ስትሰጠን ጨው ከመግባቱ በፊት 1 ኪሎ ስኳር አስገባችለት። ምን ይጥማል? ዝግኒው ምን ይሆናል? ጭማቂው ነው የሚነግርህ። ሌላ አይነግርህም እኮ ሌላ አያመጣም። የተጨመቀው ነገር ነው የሚሰጥህ እንጂ ሌላ ሊሰጥህ አይችልም። ሐቂቀተን እሱ ነው እንግዲህ ህይወታችን በምን ተጨመቀች? እሱ ነው ላኢላሀ ኢለላህ የሚወጣ ነገር ማለት ነው። ስለዚህ ወንድሞች እኛ ላ ኢላሃ ኢላላህ ለማግኘት ከፈለግን ህይወታችን በሁሉ በኩል እናያት በሐላል በሐራም በሱና በቢድዓ በሽርክ በሰላት በዘካት በምን በምን በምን ሁሉ ተጨምቆ ላ ኢላሃ ኢላላህ ያመጣልሃል ማለት ነው። ስለዚህ በምኞት አይመጣም። አላህ እኮ ከሰጠኝ ካልሰጠኝ ይህ ነገር የእንትኑ የሰነፎች ምኞት ነው። ያለ አላህ ካለ እኮ ይሰጠኛል፣ ከይፍ ይሰጠሃል? ان الذين امنوا وعملوا الصالحات يالا قران بزيه مولاكو اهون مسامع ينببچو والعصر ان الانسان لفي خسر جميع الناس كادم جمرو اسك يوم القيامه بخسارهنا بودقتنا يالو كله سو الا الذين امنوا وعملوا الصالحات كلتم دزي متو انغدي لنزيه دمو صبر ياسفلغال دعوه ياسفلغال لنزي ان الذين امنوا وعملوا الصالحات كلتم በተግባር እንዲውሉነ አላህ እንዲወፍቀ ሰብር ያስፈልጋል። ደሞ እርሰብርሳችን ደሞ ዳዕዋ ያስፈልጋል። ገባችሁ ወንድሞች? እኔ ጥያቄው አመጣሁት ወላሂ በጣም ስለቆረቆረኝ ነው። ላ ኢላሃ ኢላላህ በፊታችን ያለች ማን ነው ከናንተ አስቦ የሚያቅ? 24 ሰዓት በሷ አስቦ የሚያቅ ስትነገሩኝ ወላሂ ገፍላ እልም ያለ መዘንጋት በዘንግተን ነው ያለ ነው። ስለዚህ ግን ቀጣ በቅስል ሞቱ ግን ምን እንደምትልም አታቀም። ኢዘን ጭማቂው ጥሩ እንዲመጣ ወንድሞች በምን እንደተሰራ ወጡ ማወቅ አለብን። ህይወታችን በምንድን ነው የተሰራችው? የዚህ ውጤት ላ ኢላሃ ኢላላህ። ላ ኢላሃ ኢላላህ ካልክ ሌላ አታስብ። ቀብር ስትገባ ራሱ ነቢያችን አይዋሹም። خلاص دخل الجنة ጨረሱት እኮ ከንትኑ ስትሞት ላ ኢላሃ ኢላላህ ከዛ ጀምሮ تشغاغرو زل بلو الله جنة اسقبو من كان آخر كلامه لا إله إلا الله دخل الجنة. كذا قلت له يعني من ربك سيلو انقدي أنت لا إله إلا الله يالك ست موت من دنو انتني متلو مملس ياكثار آكثم. إذن هذه لا إله إلا الله هي عصارة حياتك كله. ثم إذا أراد الله سبحانه وتعالى ወንድሞችና እህቶች አስቡ፣ ከዛሬ ጀምራችሁ ስትተኛ ከሞትኩ ላ ኢላሀ ኢላላህ ስጠኝ አላህ ጌታዬ፣ እና ደሞ ይሄን ስራ ላ ኢላሀ ኢላላህ ሊያመጣልኛል፣ ይሄን መጥፎ ስራ ላ ኢላሀ ኢላላህ እንድል ይዘጋኛል። አው ይዘጋል እኮ ማዕሲያ ከበዛ ላ ኢላሀ ኢላላህ ለማለት ስትሞት ይዘጋብሃል። በቃ በሩን ይዘጋና ላ ኢላሀ ኢላላህ በርሲሉ አው ይቺ ሱቁ እኮ ትንሽ ከስራለች ዝጓት ባካችሁ። አንዱ ምንድነው ያለው ታውቃላችሁ? የሞተ እኮ ነው የሞተ ሰከራተ ሞት ይዞት ልጄ መሐመድ የታለ አለ። በቃ እንግዲህ እሱ ቀስ ብሎ ነው የሚናገረው ደክመዋል እንደዚህ አለሁ አለው ልጄ መሐመድ። ከዛ በኋላ ልጄ ሰዒድ የታለ አለ። ሰዒድ ደግሞ መጣና ባባዬ አለሁ እዚህ አለ። ሰውየው ተቆጣ፣ የሞተ እኮ ነው። ተቆጣና እንዴ ምን ነካችሁ እናንተ? ሱቁስ ማን እየጠበቀው ነው? ድንኳኑ ማን እየጠበቀ ነው እንዴ? ሱቅ ዘግታችሁ እዚህ ትመጣላችሁ? ረባ ቀንዳችሁ እዛ ሱቅ ሄዶ መጠየቅ አለበት ይላል። ከሶስት ሰዓት በኋላ ሞተ ሰውየው። ታሪክ አይደለም ይሄ፣ የተከሰተ ነገር ነው። ሱቁ ዘግታችሁ እዚህ ትቀመጣላችሁ? ይህ ሰውየው ወደፊቱ ምን እንዳለ ላ ኢላሀ ኢላላህ፣ ቀብር፣ ሱአል፣ ጀዋብ፣ ሐሽር፣ ነሽር፣ ያኒ ባዕት፣ ኪታብ፣ እንትን ሲራጥ፣ ይህ ሁሉ እንዳለ ጨርሶ በጭንቅላቱ የለም። حسبنا الله ونعم الوكيل እንደዚ አማማትኮ እንደሺ ሞት ነው የሚታሰቡ። ስለዚህ ወንሞች እነቴ ነው እኔ አሁን ጨዋታና ሳቅና ቀልድ ወይም ችልታ ችለልትነት የማይቀበል ንግግር ነው የጠየቁት። አሁን ልብ በሉ፣ ላ ኢላሀ ኢላላህ ከታደላችሁ ሌላ ምንም አታስቡ። እሺ፣ ሁለተኛ ጥያቄ እና የመጨረሻው ጥያቄ፣ ማን ያዕለም ከናንተ የሚያቃለ ወይ እስካሁን ድረስ ስቶፕ አርጉ። አሁን አንድ ስቴሽን አርጉና ስቶፕ አርጉ። 40 አመት ነው ያደረከው እድሜው? 30 ነው? 25 ነው? 65 ነው? 70 አመት ነው? እስቲ ስቶፕ አርጋ አሁን። እሺ፣ አሁን ጠይቅ። ያለፉት እድሜ ከ15 አመት በኋላ እና እስካሁን ድረስ ያለው እድሜ በሙሉ ሐሰናት ይበልጣል ወይስ ሰይአት? ጠይቅ፣ መልሱን ንገረኝ እስቲ። within 2 minutes ንገሩኝ። እኔ ለምሳሌ 40 አመት ካደረኩ ወይም 50 አመት ካደረኩ በዚህ እድሜ ያደረኩት ሐሰናት ጥሩ ስራ የተመዘገበልኝ ነው የሚበዛው ወይስ ጥሩ መጥፎ ነገርና አላህ የሚያስቆጣ ነገር ነው የተመዘገበልኝ ካልኩሌት አድርግና የቱ ይበዛል ትችላላችሁ والله ለማወቅ ይችላል ለማወቅ ይቻላል እንደ እንደ እንደ መጀመሪያው ጥያቄ አይደለም ይሄ ይሄ ለማወቅ ይቻላል ፈትሽ ነፍሰክ የት ነበርክ በዚህ 20 አመት የት ነበርክ ስንት ዑምራ አደረክ ስንት ሐጅ አደረክ ስንት ሌሊት ሰላተ ሌሊት ሰገድ ስንት ሰደቃ ሰጠ ስንት ዋሸ ስንት يعني ዋሸ ስንት ሰው በሐሜታ አነሳ ስንት ዚና አደረክ ስንት ቢድዓ ስንት ሽርክያት ሁሉ ካልኩሌት አድርግና ልታውቅ ትችላለህ እዚህ ላይ ግምት ኤግዛክትሊ ባታቆም የኔ ወንጀሎች ከሐሰናት ይበልጣል ብለህ ልትደመደም ትችላለህ አሁን አሁን እንደዚህ يعني ሪኮል አድርግና ድሮይት እንትን ያለ የተረሳ በሙሉ ጥራውና ይነግርሃል ራሱ خلاص يا اخوة እሺ ጥያቄው ለምን ጠየቁት ይሄ ነገር እሺ ለምሳሌ እንበል ለምሳሌ يقول لي ابو انيس والله اني حساب ادركنا ابزانياو ግን እኔ በጣም የሚያደላውና በጣም ሚዛኑ የሚከብደው ወንጀሎች ይበዛሉ እኔ ዚና አላደረኩም ሌባም አይደለሁም አሰረቅኩም ላኪን ብዙ ነገር ሳይ በሰው ሀሜታ ፈርዱን በመተው እንደዚህ በቃ አይኔን ወደዛ ወደዛ በማየት ሌላም ለማለ ጭምር እና ብዙ ወንጀል ባይኖረኝም ብዙ ሐሰናትም የለኝም እና ወንጀሎቹ ይበዛሉ ብሎ ደመደመ እሺ አቡ አኒስ እንደ ሳምፕል ነው ሰደው እንደ ኤግዛምፕል አቡ አኒስ ነገረና አሁን والله እኔ ወንጀሎች ይበዛሉ አለ መፍትሄው ምንድነው ጥያቄው እንግዲህ ዋናው ጥያቄ ይሄ ነው ሁላችን እንደ አቡ አኒስ ነን ያኔ ልብ በሉ አንዱ ሰው መጣው ልቡን ገትሮ ላ እኔማ ስንት ሁለት ሐጅ አድርጋለሁ 20 ሺ ሰደቃ ሰጥቻለሁ ምናምን ብሎ ጉራው አያሰማን ሁላችን እንደ አቡ አኒስ ነን መፍትሄው ምንድነው ማይክ ፍሪ ናም ማይክ ፍሪ السلام عليكم ورحمة الله وبركاته جديد أبو أنس بتوع الشاري نبر أنا ببكل من دون عهم زاري قوم بان نبت بوتا within a second من ما يعني chances سان ستو من ما درجة دبين من وجانو يني تفتح الزاو راس عشان كفتشن بو على يلا ندكمة راس عشان إننا قاعدين كل من يراس ندكمة قاعد نا يلا ندكمة أنتي تدرجينو ما شاء شال مثله በምንስ መንገድ ነው ራሴንስ መቀየር የምችለው ዛሬ እኔ በርባ በሪባ የተጠለቀለኩ ሰው ከሆንኩ ያንን ሪባዎች በምንድን ነው ማስወገድ ያለብኝ እና የኔስ ነፍስያ ምንድን ነው የምትፈልገው እና ግን ካሁን ወዲህ የሚያዛድቃትስ ምንድን ነው ይህንን ካወቅኩ በኋላ ወላሂ መንገዶቹ ቀላል ነው የሚሆነው መጀመሪያ ግን ነፍስያን በደንብ መርገጥ አለብን ምንም ነገር እንደሌላትን ማሳወቅ አለብን ምንም ነገር ደግሞ እንዳልሰራችና ከስራዋ ደግሞ ጥፋቷ እንደበዛ ካሳወቅናት ራሷ መንገዱን እንኳን ልታስይዘን ይችላል ግን ለሰው ልጅ ትንሽ ችግራችን ምንድነው የራሳችንን ድክመት አክሴፕት ማድረጉ በጣም ይከብደናል እና ይሄንን ነገር ካደረግን ግን በተውባ ተነስተን አላህን እንኳን ትላንት ከትላንት ወዲያ በተማነው ሙናፊቆችን እንኳን ተውባ ካደረጉ የሚምር رحيم الله ስላለን ይሄንን አድርገን በተውባ ጀምረነው ማድረግ ያለብንን ነገሮች ሁሉ ምንድን ነው ሌት ከመሆኑ በፊት ሁሉንም ነገር አሁን ባለንበት መጀመር አለብን ነው ምለው አላሁ አለም ለአቡ አኒስ ማክፍ አሰላሙ አለይኩም ወረህመቱላሂ ወበረካቱ ሌላ አለም እኮ አስገቡን እኮ ሱብሓነላህ ወላሂ በጣም የሚያስደነግጥ በጣም እንትን ነው እንግዲህ የሰው ልጆች ነንና በተለይ እኛ ስራችን መጥፎ ስራችን ከጥሩ ስራችን አንደኛ ጥሩ ስራችን ተቀባይነት አለው የለውም የሚለውም አሁን ጋራንቲ የለም መጥፎ ስራችን ግን በትክክል እየሰራ ነው ስላለ በትክክል እንዳለብን እናምናለን ጥሩ ስራው ግን ተቀባይ አንዲት እንኳን ስራ መኖሩን አሁንም ቅድም ካልነው እናስተማምን ነገር የለንም ግን ዋናው ነገር ምን ማድረግ አለብን ለሚለው አላህ Subhanahu Wa Ta'ala በሱረቱ النساء ومن يعمل سوءا أو يظلم نفسه ثم يستغفر الله يجد الله توابا رحيما. الله سبحانه وتعالى أنجد مطفوصرا يسرى ويمراس يزلم كذا ودع الله يتملس الله سبحانه وتعالى أزن رهرهنا تملاشنا جنيوالي لنا. بسورة الزمر دمو قل لعبادي الذين أسرفوا على أنفسهم محمد هو يبلاتشو نزا ينبريوش براساتشو لاي بدل يابزو لا تقنطوا من رحمة الله كالله زنت أتقرطوا بلاتشو يهنن عينتوش بقرآن ببزو يسفروا سلالو يا الله رحمة واسع سلوهنا كل جزية مطفو بسران قطر ودى الله بيدك او استغفار ارجل ان ملسنا بتامل ان قوت الناس لنا لا سيجبنا كالباتين كالقسنا ود الله كتملسن بقن كسبا غزي انكو وانجل سرتن مملساتين الله ينن بر سلكفتلن يا برو كمزغاتو بفيت برون تتقملن ملس يجبنا يا الله رحمه واسعنا بزبيتش انا تسفا من نارغو كذا وجهن وانجل ما لسرام بلو لما تماما سلم مايشان بزابر لما تقام هل جزي بقافكو من الله لنفران لنتايكو يقبالنا لنملو والله لما يكفري. بارك الله فيك. انقدي حقيقة يزاري هلت ياكيت ياكواتشو مياركا ملسوشنا ياقنيو اهون يا امت الله انا ابو انيس دمو دنك يهوننا بتأم مرت يهونو مرسناتشو انديت مسالاتشو لمسالة أمت الله and very important يهونج نتبك تكاساج سو من دنو أهون النكو مالج أهون النكو مستي كارنو صحيوا قومين نبالاتنا ينهيوت أربع متى درق أربع مستى أمسى متى درق النكو منا for one hour only بكا قزيو الناس كومنا استي حساب النارق من عليك السوا عند سو بتأم بونجل بكل سنهد بتدقى قامي يادرق ونجل لنور الشلال عند سو لمسالة يا ريبا سسالو ريبا تو ببال كن يعني سلاة الليل متوشي ركع لساق دي الشلال جهاد بتلو روحو يساتال ريبا تو بتلو قن يقنز فكر سلالو ريبا هيوتن بمولي يبلانو سلازي يه بكل انقدي بتقامة كسروال يه نقر دروب بارغو يه المتو عند سو ونتينو إمام هونو سيهسجد حقيقة بزو سو يهسلك سال دعوة سيادرق بتقامة تنلال قن يسيتوش سسال لو بزينا يتاوك أنو سو بايوكوم السورة سيهكال يهش النقر السوان انقدي مزقبو ياتوك ورشو السوا سلوانج السوان تتو يارقال إني اللي لامسال استاشو يا أمت الله بتأم تروت نتبنونا السنة من دقف نجار عند نجادة عند نجادة عليك أرك أرك من نجد أهون سوست أمت نجدنا كذبها لا يميات أجب ترفع لا بتأم إن يوم تنش كسارة من آمن يعني جرد سيارة جماعتنا كسوست أمت ولا تقل لا يشهد أو يلوت أو يمت أو مثل آمن كالكولي تارجوسيل تنش يميات أجب انتن اللهم سرعة اللي جن انتن أهون أسبنا أسبة من عليه يه شرق كتايلاند يمامت أو تتركس يميبالو السكون ميكسرين يالو استيسون دروب بارغو يلاتال لانت لسارتون يوچو كهون بوهالا سو التامتونا استني يلال سو يوي تتركس يميبالو كتايلاند يميمت أو دروب بارغو كليستو سيسرزو باند آمت بيتشا بسوست آمت يكسرو باند آمت آمت تالت بشتاو أوك على أوك موندموش أوك إيه يا أنا قريب ميامت أو تترك سامي بالو مثالنا ملاشو بسو نبر ميكسرو عن دمه لا تشنك ألين يسجارة سيسير لا تشوالو هيا أمت سجارة إسو يمتت سيسير لا تشوالو تروسه وكنو سويو يسق دانيس أمان لكن من الدرج هاي أرد ساعات لعناسي ورد بتي وينورال مكرياتهم سجارةنا أمتت يتتال حشيشم اللي تنلي يارجي شلال كسيتو تشوميم نومي ولو لكن بمسجد دمو عندنا اول السفتا غنيو الله سلازي يدك متاچن قلتو يمتايو نغر ايتن السون بقى مقطقط نو السون متو نو يي عندنا اونت نو ولتنيا نغر አቡ አኒስ ያለው ነገር በጣም ቆንጆ ተናገረ። ጥሩ ስራ እንሰራለን፣ መጥፎ ስራ እንሰራለን። መጥፎ ስራ መቶ በመቶ እርግጠኛ ነኝ መጥፎ ሆኖ እንደ መጥፎ እንደ ተመዘገበ። ምክንያቱም ሌላ ምርጫ የለውም። ዚና አደረክ አይደለም? ዚና ሚዲየም፣ ዚና ላርጅ፣ ዚና ኤክስ ላርጅ አለ እንዴ? ዚና ኦሪጂናል፣ ዚና ኢኮሪያ አለ እንዴ? ዚና ዚና ነው። ዚና አደረክ፣ የዚና ወንጀል ተጽፎብሃል። ይህ የማያጠራጠር ነገር ነው። ላኪን ጥሩ ስራ ከሰራህ ሀል አላህ ተቀብለዋል አልተቀበለውም? ይህ ነገር አንድ ሰው ሰሓቢ ቢሆንም ሊያረጋግጥ አይችልም። ካነ እብን ዑመር ዓብዱላህ እብን ዑመር ምን ይል ነበር? ወላሂ አለ አንዲት ብር ሰደቃ የሰጠህዋት አላህ ተቀብያለሁ ያቺ ብር ተቀብያታለሁ ቢለኝ ህየ አፍضሉ ምን ሚማ ጠልዓት ዓለይህ ሸምስ መሬቷን በሙሉ ወርቅ ጨርቅ ቢሰጡኝ ይህችን አንድ ብር አላህ የተቀበላት ሰደቃ እሷ ትሻላለኝ አለች። ግን አላቅም አለኝ። ስለዚህ ጥሩ ያደረግነው አላህ ተቀብለዋል አልተቀበለውም ምንም አናቅም። ኢኽላስ የጎደለው ሊሆን ይችላል፣ ቢድዓ ሊሆን ይችላል፣ ከሐራም ያመጣኸው ገንዘብ ሊሆን ይችላል። እና ይህ ነገር እንግዲህ አጠራጣሪ ነው። ያ ወንጀል የሰራ ነው ግን ምንም የማያጠራጥርና ጉልህ የሆነው ወንጀል የተጻፈብህ ነው። እዚህ ላይ ነው እንግዲህ ጉዱ ጎልቶ የሚታየው እዚህ ነው። እነዚህ ሁለት ነጥቦች አቡ አኒስ እና አመቱላህ የጠቀሷቸው እንደ ትላልቅ ነገሮች ናቸው። አንድ ሶስተኛ ልጨምርልና ያኒ መልሱ እንደዚህ ይመስላል። በሙሉ መልሱ እንኳ እሱ ባይሆን አሁን ሌሎቹ ቢመጡ ሌላ ልጨምሩ ይችላሉ፣ ግን ይህን አይነት ይመስላል መልሱ። እኔ አንድ ነገር ልጨምርላችሁ። ለዚህ ሁሉ መድኃኒቱ አንዲት አያ አለ፣ አትቢዕ ሰይ አልሐሰነ ተምሑሃ። አሁን አንተ ወንጀል ማድረግህ አልቀረም፣ በምላስህ ብቻ የሚሰራ ነገር አለ። ቁልቁለት ሳትወርድ ዳገት ሳትሄድ ገንዘብ ሳታጠፋ ጉልበትህን እንትን ሳትል በምላስህ ብቻ። ለምሳሌ ነቢያችን ምን አሉ? መን ቃለ ላኢላሃ ኢላላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልክ ወለሁል ሐምድ ወሁወ ዓላ ኩል ሸይን ቀዲር 100 ጊዜ ያለ ጥዋት 10 ባሪያ ነጻ እንዳወጣ ነው። ደግሞ አስሩ ምንድን ነው? ወይም አራቱም ወይም አስሩ ባሪያዎች ከበኒ እስማኤል እኮ ነው፣ የነቢያችን ዘር ከሰይድና እስማኤል የወጡ ከዛ ዘር የወጡ ምርጥ የሆኑ ጽዳት ያላቸው ባሪያዎች ነጻ እንዳወጣ ነው። ጠይብ ያኺ 10 ጊዜ አልልምን 100 ጊዜ አልኩ፣ 200 ለምን አላደርገውም? 20 እንዲሆንልኝ ነገስ ለምን አልደግምም? ጠይብ መን ቃለ ላ ሱብሃንአላህ ቢሐምዲሂ ይህን አይነት እንትን አለው። ያኒ መተለን የቁል ነቢ ስ ሰለም መን ቃለ ሀዛ መተለን ስብሓን ላሁ ቢሐምዲ ስብሓን ላህ ልዓዚም ያለ ውፊረ ለሁ ማ ተቀደመ ምን ዘንቢ ወለው ካነ ምትለ ዘበድ ልባሕር ይላሉ። ኢዘን አንተ ምትለ ዘበድ ልባሕር ማለት ታውቃላችሁ? ይህ ውሃው ጎርፍ ሲመጣ እንደዚህ አረፋ ነው ምትሉት? እንደዚህ በቃ ብዛቱ እንደዚህ ነው። ወንጀሉ እንደዚህ ቢሆንም አላህ ይቀፍረዋል። ጠይብ ቀላል መንገድ አለን። ይህ ሁሉ የተጨማለቅንበት ሐሰናት በሁለት ነገር። መጀመሪያ አቡ አኒስ ያለው እስትግፋር እናብዛ። እስትግፋር ካበዛ ይደመሰሳል፣ ቶባ ካበዛን ይደመሰሳል። አላህ በረሕመቱ ትልቁ ረሕመቱ እኮ እዚህ እኮ ነው። እቅርታ በለኝ ጌታ የተሳስቻለሁ፣ አላሁመ ግፊር ሊ ዝኑቢ ከቢሪሃ ወሰቂሪሃ አላንየትያ ወሲራ ካል አላህ ስብሃነ ተዓላ እሺ ነው የሚልህ። ይህ አንድ ነው። ሁለተኛ ያኒ ጨው የበዛበት ወጥ ምን ታደርግለታለህ? ወንድሞች ጨው ከበዛበት ምንድን ነው የምታደርገው? ሴቶች ያውቃሉ፣ ውሃ ነው የምንጨምርበት። ውሃና ጥማጥም እንትን ኮምፐንሴት ያኒ እንትን እናደርገዋለን፣ እናስተካክለዋለን። ስኳር የበዛበት ጭማቂ ምን ታደርገዋለህ? ሌላ ጭማቂ ትጨምርና ወይ ውሃ ትጨምርና ስኳሩ ባላንስ ይሆናል። አሁን ደግሞ አንተ ሱብሓነላህ ወልሐምዱሊላህ ወላ ኢላሀ ኢላላህ ወላሁ አክበር ሱብሓነላህ ወቢሐምዲሂ ዓደደ ኸልቂሂ ወሪዳ ነፍሲ ወዚነቲ ዓርሺ ወሚዳድ ከሊማቲ ላ ኢላሀ ኢላላህ ወሕደሁ ላ ሸሪከ ለሁ ሐስቢየላሁ ኒዕመል ወኪል ላ ሐውለ ወላ ቁወተ ኢላ ቢላህ አላሁመ ሰሊ ወሰሊም አላ ነቢና ሙሐመድ። እንደዚህ አብዛ፣ አትድከም። በቃ ብዙ አብዛና እነዛ ሞስኪቶዎች ያሉ እነዛ ጀርምስ ያሉ እንትን ይገድላል። ይህ አንቲባዮቲክ ነው። ጠቅላላ ያደረግከው ወንጀሎች እንክት አድርጎ ይገድለዋል ማለት ነው። ስለዚህ እነዚህ ሁለት ጥያቄዎች ሐቂቀተን በልባችሁ ውስጥ አስገቧቸው፣ በደማችሁ ውስጥ አስገቧቸው። ሰምታችሁ ዛሬ ሸኽ ኢብራሂም ማሻአላህ ቬሪ በቃ ልብህ የሚነካ ንግግር ነው የተናገረው ብትሉ ራሳችሁን የሰደባችሁ ነው የሚመስለኝ እኔ። ላ የኔ ንግግር አይደለም ይሄ ነገር፣ እውነት ነው፣ ሎጂክ ነው፣ የታየ የሚጨበጥ የሚታይ የሚዳሰስ ነገር ነው። ና ሞት ፊታችን ስላለ እነዚህ ሁለት ጥያቄዎች ዛሬ የጠየቅኳቸው ጥያቄዎች ወላሂ እንደዚህ እንደነዚህ ጥያቄ ካሁን በፊትም አልጠየቅኩም፣ ካሁን በኋላም አልጠይቅም፣ አይመጣም። እነዚህ ሁለቱ በህይወታችን ላይ የተያያዙ ነገር ናቸው። በጣም የሚያስፈሩ ናቸው። መፍራትን ብቻ ሳይሆን እውነተኛ ናቸው እንጂ ላኢላሀ ኢለላህ ፊታችን ነው ያለው። ዘንበቹና ኃጢአቶቹ በእኛ መካከል ነው ያሉና እንጠባቸው፣ ጸድተን ከዚህ አዱንያ እንውጣ። ወንጀል የማያደርግ ሰው የለም። ሐቂቀተን ልንገራችሁ፣ ወንጀል የሚያደርግ ነቢዮች ካልሆኑ በስተቀር ሙምኪን ስድቆች ካልሆኑ በስተቀር እነዛ ሐታ ሳሊሖች ወንጀል አላቸው። ግን ለምሳሌ አቡበክር ስዲቅ ወንጀልና የኔ ወንጀል አንድ ሊሆን ነው? አይሆንም። ስለዚህ ከወንጀል አንድ ነቢያችን ቆርጠዋል። ይህ ነገር ኩሉ እብኒ አደም ኸጣ አሉ ወኸይሩ ልኸጣኢን አተዋቡን፣ ሁሉ ይሳሳታል። ላኪን ቶባ ማለት ነው ቁም ነገርኛ እንትን ቁም ነገር እንለዋለን። አላ ኩል ሓል እኔ ወላሂ ዛሬ በነዚህ ብቻ ብንወጣ ይበቃል እል ነበር። በዚህ ደርስ ብቻ ብንወጣ ይህን ነገር ቅጥቅጥ አድርጋችሁ ብታስቡበት የዛሬ ደርሳችን በዚህ ብደመደምን ደስ ይለኝ ነበር ወላሂ። በነገራችን ላይ እንግዲህ ኡሙ ሲሃም እጇ ወጣት አኺ ፊላህ ይታየኛል፣ አኺ ፊላህ እስቲ በኪስ በሻንጣህ ምናምን ካለ አውጣለኝ። ስለዚህ ማይክ ፍሪ ኡሙ ሲሃም። አሰላሙ አለይኩም ወረህመቱላህ ወበረካቱ። ማሻአላ ይሄ አርስት መምጣቱ በጣም ቆንጆ ነው። እኔ ከትናንት ወዲያ በልጄ የተጠየቅኩት ጥያቄ አለ እና በጣም በደንብ አርጌ ለመግለጽ ስላልቻልኩም እውቀቱም የለኝም በጣም ተሰምቶ የነበረ ና መምጣ ይሄ ስለመጣ በጣም ደስ ብሎኛል። እንሻላ ትንሽ ጊዜ ቢወስድብንም ምን አለኝ ዝም ብዬ በመኪና ሲሄድ ዱዓ አርጉልን። በነገራችን ላይ ወላሂ እያደጉ ሲሄዱ አብረን ቁጭ ብለን እንኳን አንድ ነገር መነጋገር እያቃተን ነው። ምክንያቱም በጣም ሆምወርክ ይላሉ ምን ይላሉ፣ በዱንያ ላይ በጠቅላላ ገብተናል ማለት ነው። በጣም እያደጉ ሲሄዱ ለመገናኘት እንኳን የማንችልበት ጊዜ እየመጣብን ነው። አላህ ይጠብቀን። እና በምን አለኝ መኪና ውስጥ ስንሄድ ሁሌ ሆምወርክ ስለሚሰራ አንድ ጊዜ እረፍት ስናገኝ በቀደም ዝም ብለን ስንቀመጥ ኦኬ ሆምወርክ የለውም ላናግረው አልኩና፣ እስኪ ማህሙድ አንድ ሀዲስ ወይ የምታስታውሰው ወይ ደስ ያለ አንድ ነገር እስኪ ንገረኝ ከምታስታውሰው ብዬ ስለው ምን አለኝ የት ቦታ እንደሰማው አላቅም አለኝ። ያው ሀዲቱ አለ የተውባን እንትን ነው የሚገልጸው። እና አንዲት ሴት ማን ዛኒ ነበረችና አንድ ጊዜ ውሃ አካባቢ ሆና እንትን ውሻ ውሃ የጠማውን ውሻ አይታ በጫማዋ አድርጋ ያንን ስላጠጣቸው አላህ ስብሓነ ወተዓላ ጀነት አስገባት። እና ይሄ ነገር እንዴት ነው ብሎ ጠየቀኝ። እኔ ያው ባጭሩ የጠየቅኩለት የመለስኩለት አላህ ስብሓነ ወተዓላ ውስጧን ስለሚያውቅ ወይ ሳታቅ ነው ያንን ያደረገች፣ ውስጧን የሚያውቅ አላህ ስብሓነ ወተዓላ ስለሆነ በዚህ አድርጎ ለጀነት አበቃት ብዬ መለስኩለት። ከእርሶ እንሻ አላህ መልሱን እፈልጋለሁ እንድነግረው። ጀዛኩም ላህ ኸይር። ኡሙ ሲሃም ቆንጆ መልስ ነው ባጭሩ ማለት ነው። ግን እንሻ አላህ ለዚህ አንድ 15 ደቂቃ ለይተን በትንተና ብንናገርበት ይሻላል። ደግሞ ሐቂቀተን በዚህ ሐዲስ ወይም በዚህ ጥያቄ የልጅሽን አስተሳሰብ ልንገምት እንችላለን። እኔ እንጠብቀው የነበርኩ ስለ ሳይንስ ሊጠይቅሽ ወይም ስለ ጦር ስለምን ስለምን፣ ግን ቀጥታ ስለ ትልቅ ነገር ስለ ቶባና ስለ እዝነት ነገር ነው የጠየቅሽ። እና አላህ ይጨምርለት፣ አላህ ይጨምርልሽ፣ ካንቺም ከሱም በላይ ደግሞ ለባልሽ አላህ ይጨምርለት። ምክንያቱም እሱ ባይቀና ነበር እናንተ ትጠሙ ነበር። ስለዚህ አልሐምዱሊላህ ሁላችሁም አላህ ይሕፈዛችሁ ነው የምለው። ስለ ቶፒኩ ግን ሌላ ቀን እናገራለሁ ኢንሻአላህ። ኢደን ወደ ትምህርታችን ከመሄዳችን በፊት ወንድሞች እንዳልኳችሁ ነው፣ ካሁን በፊትም እንደዚህ አይነት ጥያቄ አልጠየቅኩም፣ ካሁን በኋላም የሚጠይቅ አይመስለኝም። እና ኡስታዝ አዝሚን እያየሆነው ኡስታዝ አኺፊላህ እያየኋቸው ነው ካላቸው እስቲ ትንሽ ይጨምሩበት ጥሩ ነው። ከሌለ ግን ወደ ትምርታችን ወደ ተፍሲራችን እንሄዳለን ኢንሻአላህ። ማይክ ፍሪ አኺ። بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين، نبينا وحبيبنا وقدوتنا محمد صلى الله عليه وعلى آله وصحبه وسلم أجمعين. باب التوبة والرجوع إلى الله سبحانه وتعالى. بأند بكل بدام تسفى سجنا الحمد لله إن كان مسلم هون كن يمياسن እንተና አለው። በሌላ በኩል ደግሞ የኛ የሙስሊሞች ድክመት ሲታይ ደግሞ ትልቅ ኒዕማ ተሰጥቷቸው ሰነፎች የሆነ ሰዎች ነን። ለዚህ ዋነኛ ጠቃሚ شعور الى العزم والعمل والرجوع الى الله سبحانه وتعالى ወደ አላህ እንድንመለስና አይሰማም ይቆራረጣል ጀማ ቁራ كم يدرقون وأننا شعور شعور الوقوف بين يدي الله سبحانه وتعالى يوم القيامة نو داوم يأسلمنا كما جمر ياس كما جرشا اتشو امنتهم لا إله إلا الله مجمره والشعور بالوقوف بين يدي الله سبحانه وتعالى كاسك أشو السنو نقاك نقاو ديا يمي التساسبين أكال اللبلو ማይል ሰው ይፈልገው ይሰራል። ለከ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ አቢ መስዑድ አልበድሪ اذا لم تستحي فاصنع ما شئت حياء የሚባለው ካንተና ከአላህ መካከል ያለው የحياء መጋረጃ መስራት ትችላለህ ያሉት ነብያችን ሰለላሁ ዐለይሂ ወሰለም። በኋላ ኡስታዛችን ሼኻችን አቡ መሐመድ ሲይዙት እንደሚሰማና እንደማይሰማ ይነግሩኝ ይሆናል። አሰላሙ ዐለይኩም ورحمة الله وبركاته، جزاكم الله خيرا. وعليكم السلام ورحمة الله وبركاته. نعم أخي في الله تنشي قرارة نبر يعني قرارة نبر حقيقة قال شرسك لما قتل يتشال على الجن ما يكون تنشي بتاستكاك لو مكناتهم قنجو قنجو قالات يا وطة عندنا سو سيسي توتر وعد اللم إنا يقرارة نبر تنشي لما قتل كفلك عندنا ستنينا ما يكون لتوله አሁን ይሻል ይሆናል ኢንሻአላህ። አው እንደዚህ ነው የሚከተለው። እሺ ጨርሻል ባረከላሁ ፊክ። እንደን መጨረሻው ወንድሜ አዝሚን ካለ ለመጨመር ከፈለገ ማይኩ ለሱፍሪ ነው። መጀመሪያ አለ የለም ሁለተኛ ምነገረን ነገር ካለ አንድ ሁለት ደቂቃ ቢሆንም አዝሚን አለ። እሺ እንግዲህ ወደ ተፍሲራችን እንሄድና የዛሬ ተፍሲራችን ከሱረት ኒሳ ምን ብለን ነው የምንጀምረው ኢንሻአላህ። ከዚህ አሁን ካልኩት ነገር ያልተለየ ነገር ነው አልሐምዱሊላህ። እንደ እድል ሆኖ ከ147 ይጀምራል። 147 ቆይ እስቲ ሱረት ኒሳ 147 እስከ 154 147 እስከ 154 أخي في الله بقرار لن دسي لنا ويما أبو عثيمين قال لك هلتم عنده متو أربع سبات اسكي متو أمسارات سورة النساء. مايك فري. السلام عليكم ورحمة الله وبركاته يا جماعة السماء شهال عندان بسطن يمي السماء شهك هنا دمنا على شون دمنا مشاك شون دمنا عرفت لك شون يا جماعة الخير جزا وبارك الله فيكم. እንግዲህ እስኪ አላህ ያስተካክለልኝ ትንሽ ድምጼ ጉሮሮዬ ስለዘጋኝ አሁን ግን ትንሽ የተሻለ ይመስለኛል። ልሞክር ኢንሻአላህ ካልሆነ አኺ ፊላህ ይቀጥላል። አዑዙ ቢላሂ ሚነሽ ሸይጣን ما يفعل الله بعذابكم إن شكرتم وآمنتم وكان الله شاكرا عليما لا يحب الله الجهر بالسوء من القول إلا من ظلم وكان الله سميعا عليما إن تبدوا خيرا أو تخفوه أو تعفوا عن سوء أو تعفو عن سوء فإن الله كان عفوا قديرا إن الذين يكفرون بالله ورسله ويريدون أن يفرقوا بين الله ويريدون أن يؤمنوا ببعض ونكفر ببعض ويريدون أن يتخذوا بين ذلك سائك هم الكافرون حقا وأعتدنا للكافرين عذابا مهينا والذين آمنوا بالله ورسله ولم يفرقوا بين أحد منهم أولئك وكان الله غفورا رحيما يسألك أهل الكتاب أن تنزل عليهم كتابا من السماء فقد سألوا موسى أكبر من ذلك فقالوا أرنا الله جهرة فأخذتهم الصاعقة بظلمهم ثم اتخذوا العجل من بعد ما جاءتهم البينات فعفونا عن ذلك وآتينا موسى سلطانا مبينا ورفعنا فوقهم الطور بميثاقهم وقلنا لهم لا تعصوا ميثاقا غليظا جزاكم الله خيرا جزاء صدق الله العظيم يا ودمتي تنش برورين سنة زقاين وعفبل مايك لا أستاذ إن شاء الله مايك فري بسم الله الرحمن الرحيم لكنا وندمي أبو أثيمين دمسهم كوان استقاكلا إن شاء الله عفيا استهنا زاري ماتا and penadol and spring kabalah inshallah yedal gin yemay ku gudday gin betam entno wallahi subhanallah yiqoraratal betelay bequr'an sihon and aya behulet sosti kefafale yezellele yedal malatno na mayku tena istaw sti allah tena istaw mayku naam idan oda tafsirachin hidna allah subhanahu wa ta'ala ahun katayekwacho tiyaqewoch ሁለት ያቀዎች ከሱ ጋር የተያዘ ይመስለኛል አሁን ነው አተኩር ያየሁት አያው ምን ይላል ما يفعل الله بعذابكم ان شكرتم وامنتم ጥያቄ እኮ ነው ይነገር ما يفعل الله بعذابكم ان شكرتم وامنتم وكان الله شاكرا عليما الله ببحرياته هو شاكر ጥሩ ለሰራ ጥሩ የሚከፍል ጌታ ነው ጥሩ የሰራ ሰው የሚያመሰግነው ጌታ ነው ከሃዲ አይደለም ያኒ እንደዚህ አይነት ባህሪያት ነው ያለው ሁለተኛ ደግሞ ጥሩ የሰራው ስራ ለሱ ነው ወይስ ለዩልኝ ለሱሙልኝ ነው አሊማ هو شاكر وهو عالم سبحان الله ይህ የመሰለ ጌታ ትልቁ ጌታ ከሱ የምንፈልገው እሱ ግን ከኛ የማይፈልገው ጌታ እኛን በመቅጣትና አዛብ በማውረድ ምን ይተቀማል? የነው ጥያቄ እኔ ኢላላ አላህ ሱብሃነ ወተዓላ እናንተን በአዛብ መቅጣቴ ምንድነው የምትጠቀመው ያልኳችሁ ነገር ካደረጋችሁ ከመሰገናችሁኝ የሚመሰገን ስራ ከሰራችሁ ምን ጥቅም አለኝ ምን ፋይዳ አለኝ እናንተን ማዓዝበው ይላል መልሱስት ወንድሞች ምንም ሰው እንኳን ሰው አንዳንድ ጊዜ እንደዚህ ይላል من ترفع جنيا الله أنتن بغدا إلى هلا نسو ديو يلبو لهون يشلال ديو اللي غدان يفلق جنسو إنين لما سمسل من إلال اندي من دنو يا شيخ إبراهيم أنتن بغدا من تكمال لين إلال من ملو الله أمنو الله جنسو مدفور سرع لسرع يشلال لا يسرع بيشلال الله قم من إلال ما يفعل الله بعذابكم إن شكرتم وآمنتم وكان الله شاكرا عليما إذن إنك وسدنو إنك وسد إنك ست سلزي ترو سرا سرا إنم بترو كبالها اللهو نميلو الله سبحانه وتعالى سلزي استي انهيدنا عند بعند. يقول سبحانه وتعالى: ماذا يستفيد سبحانه وتعالى من عذاب المؤمنين إذا آمنوا وشكروا؟ والله يشكر من شكره، وشكره جزاؤه الخير والسعادة في الدنيا. الله إن كان بملاسه بإقره بإجهنا بتقبار بأكلات إن كان تقرس راسرته الله كاسدستك يكرنا بلبه بتشاسب كون الله سبحانه وتعالى يسدستوال. سلزي من دنو تقبو من دنو نقرون إنين نانته بمعذبه ينين نقص النتيج أمر الوي إن أنت كالك التهوس ينين نقص النتيج أنسى الوي لا إذن مدنو ترقم إلال إن أنت لما قطعت أنتني اللنيم في اللاقوتي اللنيم قطعت يوم يمت أو كان أنت درقيت بيتشانو إلال. والله يشكر من شكره وشكره جزاؤه الخير والسعادة في الدنيا. الله سبحانه وتعالى إما يسمسقن نقر كادرك يا مسقن هال ما مسقنو دمو شكرا هذا اللي يميله ما مسقنو دمو أمسقن هل هو أي لهم بتكبار نومي مالس الله تكبارو أهون سن لو يكوينو ست موت لا إله إلا الله ستحل يا بركة اللحل يكونو ترقمو واندبوج أنت بيتشا السن ميستس سرانا ست موت لا إله إلا الله ستحل. طيب والله لا يبتلي الإنسان بما يكره إلا شاكرا لشكره أو معذبا لمعصيته يهن مسسو سدوثو والنموج. الله سبحانه وتعالى باروتشون سيكاتا لهلت أندنو وين بتعام سلم يوده سبحان الله بترون دتهد كزيها الدنيا كتر سفر يللو من داننا أجري زهن دتهد بلا يا متأل لهنا سبر ندمو يسطح كذا كذا بحالا ترغرغر قرغو ونجله الناته أهوني ولدتش لج عند الصورة تيد على كذي ويم دمو بتقام سي قط أبهنا بتقام سي نددنا السوني ماس قط أنا قر كادر رك دمو يكتحال منال بات كتملسك لعلهم يرجعون لعلهم يعقلون لعلهم بقرآن دزي ملتوال يعني عذاب يمت أن الله سبحانه وتعالى بقرآن كزامن إلى لعلهم يرشدون لعلهم يعقلون لعلهم يشكرون نزيل لمن مالتنو يهن كتاتي ورشتكو بملسو كتملسو يعني كتكتو يالنو تنس لازي كهولت أندنو ويمسي ود ثنانتنا يمتساو سكوهن يأهود تمرتاتشن من علي بحديثو الله سبحانه وتعالى يوددو باريا من يادر قوال متفوق اتاتو باخيرا يميهون نجر الزيه لاي يا متانا تنش بلا يورد بتال كذا بهلا باخيرا الله سبحانه وتعالى عفو يلوال يميت الاو سو كونه الله سبحانه وتعالى يميت الاو سو كونه دمو طرو طرو سرا بتشا يسطوال غنزب طينا دستا منامن كذا ونجلو بمولو اكماچتو يوم القيامه بغنبارو يزو يدخله النار ولا يبالي تنانتنا لا نبم نزيه يا نبي عشر حديث اندزيه نو. إذن يا الله بلا كهولة تالفم ويمسي وده لمسالي نبياتشن يدرس الباتشو بلا اسكهون درس عند عبد التامت أتشلم لنبياتشن وده نبياتشن يودكو بلا اوشنا بسابر انكوان يمماي تشالو تلالك نقروش لنبياتشن يوردو والله ازيها لنو يسو عند أسرنيا بودك ابن اسلمنا تتنو منششو. نعم والله نبياتشن صلى الله عليه وسلم بالله يتوددون اتشو اليوم الله سبحانه وتعالى حبيب الله مصطفى خليل بلو بقى انتنو يالاتشو بتعاون موداتشو يهون هولي يالاقن يا نبياتشن مست زينا درقال لشتو بلو تتوقو باتش اندزي عيث بلا سمتاتشو تاوك اللاتشو اهون استي عند اهتاتشن الزي لاي عند اهتاتشن الزي زينا درقال لش بلو بمولو سو بنسرات شونا قرو من السما تالون دموش سلزي نبياتشن أطهر بنت وأطهر بيت وأطهر نبي ببيتاتشو زينا تدرقوال تبلو يهودوش نم ومشركوش نزيهالو راساتشو تفنكتو ترساتشو تسبرو مجنون تبالو ساحر تبالو من يال تبالو نقرالي انديهم بس وجودو ودكويالو ينتنو فرسنا دمنا يعني كوشاشا نقرام تتو بجرباتشو يتعلى باتشو عندو كافر نبر አምጡ እስቲ ሁሉ የመጥፎ ነገር ሳምፕል ብታመጡ ነቢያችን ቀመሱት። طيب እዚህ ላይ አላህ ነቢያችን ስለሚጠራ ነው ላ ስለሚወዳቸው ነው ስለሚወዳቸው ስለዚህ والله لا يبتلي الانسان بما يكره الا شاكرا لشكره او معذبا لمعصيته. طيب كذا كتلو بمعنى اذا احب مؤمنا ولم يرقى الى درجه تكفير سيئاته عند سو الله سبحانه وتعالى كود لمثاله الله انين كودده من يادر قال يعني بيفلقوا درجه ما يدرسن طرو سرا يلنيم مكنياتهم وانجلوش قالوني طرو سرا ما لني كن الله ليادرسن يميفلقوا فردوس على كهونه ወይም ደሞ ሚዛን የኔ ሚዛን ሲቀመጥ የውል ቂያማ ቀጣ የኔ አጅሮች በሙሉ ማሸነፍ እንዳለባቸው ብሎ ከወሰነ አላህ Subhanahu Wa Ta'ala ግን ለዚህም ያደርሰን እንትን የለኝም አላህ ለሚፈልገው ጥሩ ነገር ወደሱም ያደርሰኝ ጥሩ ጥሩ ስራ የለኝም ምን ያደርጋል አላህ Subhanahu Wa Ta'ala በላ አይወርድብኝና በዛ በላ ከፍተኛ ደረጃ ያወጣኛል ማለት ነው يعني اذا احب مؤمنا ولم يرقى الى درجه هذه كلام العلماء انه يفسرك يالله ولم يرقى الى درجه تكفير سيئاته ابتلاه حتى يطهره ولا يعذبه يوم القيامه نا صدت تارغو كزي حدنا اندمي وطارغو بلا يوردبتنا الله سبحانه وتعالى ما يسطوال نبياتكم كبلوال اشو انكون اشو ولو شوكه اشو انكون اقربت انتن بتل بتوقع تكفلتاله. طيب او يبتلي العاصي ليرتدع ويرجع لذا متفوس راه ميسرا دمو الله ميقطعو ببشتا نو بدهنت نو بمنو ببلع نو يماوق اندي ملس تنشا امرو اسرتو اندي ملس نو انجي الله من تقمالو غبر مدهن عذاب بيسغبا جون اف منامن دزي عذاب بيسغبا الله سبحانه وتعالى بيعذبو من تقمالو استنغروني تقمو تقمو جنزب نو تقم يلو لكن كتملس بلو لكن ابزانيو سو اي ملس او يبتلي العاصي ليرتدع ويرجع ورجوعه ترجع فائدته اليه هو كتملس دمو تقمو لالله ادلم عند متط يميتطا زنا يميادرغ ليبا انتن بلبنت يميسرى ربا ميبلا اي سو يو ود مسمرو كتملس تقمو لاسو نو انجي لالله ادلم نو ميلو ይቻ ያሁን ጨምቀን ይህችን ሁሉ አሁን የተናገርኩት ተፍሲሯ ይሆናል አላህ Subhanahu Wa Ta'ala يعني ምን ይላል يعني Subhanahu Wa Ta'ala በዚ በመጨረሻ መጀመሪያ አያ ما يفعل الله بعذابكم ان شكرتم وامنتم وكان الله شاكرا عليما. طيب ይሄን ካልን በኋላ እንደገና ምን ይላል አላህ Subhanahu Wa Ta'ala لا يحب الله الجهر بالسوء من القول الا من ظلم وكان الله سميعا عليما. ወንድሞች እኔ አንነገር ልንገራችሁ አቡ አኒስና ማን ልበለላ አቡ አኒስና ለምሳሌ አቡ ዑሰይሚን ተጣሉ። እሺ የበደለው አቡ አኒስ ነው የተበደለው ደግሞ አቡ ዑሰይሚን ነው። አሁን አቡ ዑሰይሚን ይመጣና ከጓደኞቹ ሲጫወት ያቡ አኒስን ታሪክ ያመጣና ይሰውየው መጥፎ ሰው ነው እንደዚህ ያደረገኝ እንደዚህ ያደረገኝ እንደዚህ ያደረገኝ خلاص እንደገና ለማግስቱ ከሌላ ደሞ ከሌሎች ጓደኞች ተገናኘና ስለ አቡ አኒስ ቅሳ መጣና አቡ አኒስ እኮ እንደዚህ ያደረገኝ እንደዚህ ያጠፋብኝ እንደዚህ ያጠፋብኝ። እሺ ኦኬ አሁን አቡ ዑሰይሚን ምን ይጠቀማል ንገሩኝ። አቡ ዑሰይሚን አቡ አኒስን በመጥፎ በማንሳቱና በሐሜታ በማንሳቱ ያደረገው ያላደረገው አንስቶ ዝም ብሎ ከሚረቡና ከማይረቡ ሰዎች አንስቶ ማንሳቱ ምንድነው የሚጠቅመው? ላሸይ ምንም አይጠቅመው። ምክንያቱም አሁን ፊትናው ያሰፋው ያሰፋው ያሰፋው ነው። እንዲያውም በሐሜታ ገባ። እንዲያውም አቡ አኒስ ያደረገው ብቻ አይደለም የሚናገረው አይሰማም ወንድሞች አንድ ሁለት ይሰማል አይደለም? እና አቡ ዑሰይሚን ሲናገር ጨምሮ ነው የሚናገረው ምክንያቱም ንዴት አለው ብስጭት ስላለው ጨምሮ ነው የሚናገረው። اذا ምን ያስተፊዳል? طيب الله ሲወደዋል ወይ? አሁን ወደ ሸርዑ እንምጣ። አቡ ዑሰይሚን ስለ አቡ አኒስ የበደለው ነገር ሲናገር በየመካኑ በየቦታውና በየሰዎቹ ይሄደ ሲናገር አላህ ይወደዋል? طيب الله ካልወደደው እሱ ደሞ ፋይዳ ካላገኘ ጥቅሙ ምንድነው? የነው አያው ሚረው لا يحب الله الجهر بالسوء መጥፎ ነገር ተደርጎብህ አንተ ይሄን በየቦታ ሄደህ መናገሩ አላህ አይወደው ወደ ጥቅም ወደ እንትን ካልሄደ ከመሄደችን በፊት አላህ አይወደው لا يحب الله الجهر يعني الجهر ማለት ካንተ ወደ ሌላ ሰው ጮህ ብለህ መናገር ሰው በሚሰማው መናገር ስለምን ቢሱ በዛ መጥፎ ባገኘው መናገሩ መጀመሪያ አላህ አይወደውም ሁለተኛ ጥቅም የለውም لا يحب الله الجهر بالسوء من القول الا من ظلم الحمد لله እዚህ ላይ አላህ ፈቅደዋል ምንድነው የፈቀደው يقول لا يحب الله تعالى لاحد من عباده ان يجهر بالاقوال السيئه او الافعال السيئه الا من وقع عليه الظلم فانه يجوز له ان يجهر بالسوء من القول في الحدود التي تمكنه من رفع الظلم سبحان الله مكسس كهونه يتشالال ود دانيا تهدنا انت دانيا فراج نعم ابو عثيمين دزي دزي دزي ارغو غنزبين بلا اطنتين سبره بله مكسسو يفقدال زم كالكما ما نو يكفله ይህ አንድ ነው اذا من القول في حدود التي تمكنه من رفع الظلم عنه دون ان يتجاوز ذلك جن كذا بلاي مناገር የለበትም ابو انيس ያላደረገው ጨማምራ ጨማምራ ابو عثيمين ወደ ፈራጅ ሄደም مناገር የለበትም طيب كانه يجهر الخصم بما ارتكبه خصمه في حقه من مآثم وكان يذكر المظلوم الظالم يا يتزلمو سو ابو عثيمين ابو انسن سياستاوس ويم سيتقسنا سلسو سيناجر بالقول السيء في المجالس العامه والخاصه متحريا البعد عن الكذب والبهتان يفلقون بوتا سيناجر بفراجهون بمنسون كذا كادرغو بلاي انداي تشمر لمثال ابو عثيمين لابو انس 10000 ابدروال ከዛ በኋላ ያበደርኩት ነገር አምጣልኝ ሲለው ነገ ከነጎዲያ ነገ ከነጎዲያ አንድ 6 ወር ሄደዋል አሁን አቡ ዑሰይሚን ሄደና ይሄ አቡ አንስ የምትሉት እኮ ዝም ብሎ ነው ኡስታዝ ነው ትላላችሁ ኢማም መስጊድ ነው ትላላችሁ መጥፎ እኮ ነው ይሄ ነገር ምን አመጣው ይሄ ነገር ይሄ ንግግር ምን አመጣው ደሞ ምንድነው እዚህ ራሱ ላይ በግንባሩ ላይ ጥቁር አወጣ እንደገና የሚለብሰው ልብስ ደሞ አጭር ነው ሙጠውዕ ነው ቃዲ ሊሆንልኝ ነው የፈለገው አረ ጢም ያረዘብኩ እኮ አይደለም ጥሩ ስራ ስትሰራ ነው እንጂ ይሄ ሁሉ ምን አመጣው ይሄ ሁሉ በራስህ የሚወድቅ ወንጀል ነው አንተ የተፈቀደልህ ምንድነው ወይም ለቃዲ ወይም ለዘመዶቹ እባካችሁ አቡ ዑሰይሚን 10 ሺህ ከኔ ተበድሮ ለአንድ ወር ብሎ ወስዶ 6 ወር ሆነና ጠይቁልኝ ይሄ ነው ግድቡ እንግዲህ ወይም ለቃዲው ሄደ ያ ቃዲ ነዓም አቡ ዑሰይሚን ዘለመኝ ምንድነው ዘለመ እንደዚህ ምስክራሉኝ ይሄም የፈረመበት ወረቀት ነው ከዚህ በላይ አትሂድ መጥፎ ነው ቆሻሻ ነው የሰገድኩ እኮ አይደለም ምን አይደለም እንደም ይሄን ሁሉ ይሄ ነው የሚከለክለው አላህ ስብሐ ወተዓላ قالوا ولا يكرر ولا يشهر خصمه حتى لا تكون لقب الله اكبر يا اخي اسلمنا اكو اند چماقي چمقه بتتطاو اكو يا تقبر والله من يلال دمو انت يتزلمكو سو عند غزي تناجر لميملكتو سو اتدغاغمو كدغمكو كدغاغمكو من يهونال قتل سم يهونال لسو يم لمان لذا لزلمو لابو انيس ليبا تبلو يترال كدغاغمكو انت مطفو نو قالك مطفو تبلو يترال ስለዚህ ከተደጋገመ ነገሩ እንደ ቅጽል ስም ሆኖ ለህይወቱ በሙሉ በመጥፎ ሲያነሳው ሰዎቹ ወንጀሉ ወዴት ይሄዳል ወንጀሉ ወደ አንተ ይሄዳል ምንዳውስ አጅሩ ወደ አቡ አኒስ ይሄዳል አንተ አቡ አኒስን ለመቀጥቀጥና ለመግረፍ የፈለከው አንተ ትገረፋለህ ሰምታችኋል ወንድሞች በአቅላችሁና በልባችሁ ነው የምትሰሙኛላችሁ نعم اذا قالوا ولا يكرر ولا يشهر ايش معنى يشهر كل سو ندياوقو اتادرك انت متناغرو سلا ابو انيس ونجل ሁለት ሰዎች ናቸው ወይም ቃዲ ሀቅ እንድትወስድ ወይም ደሞ ቤተሰቦቹ ወይም ጓደኞቹ ሀቅ እንዲያመጡልህ ወለው سمعنا اخوا يا الله ان قلب السما ደሞ يبلطي يغبانا يقول سبحانه وتعالى وقل لعبادي يقول التي هي احسن ان الشيطان ينزغ بينهم ان الشيطان كان للانسان عدوا مبينا تتنققوا الى الله شيطان كنانته مهكلالي يا ابو عثيمين يا ابو انس يا ابو انيس بمهكلاتو شيطان دال اترسو انت ستتسدب يا ابو عثيمين طافاج طافاج يطمحل يطافطحل سلا ابو انيس مطفو نغس تتناجر ما انهم يطافطله يالو تاقاله شيطان نو يطافطلهنا كابو عثيمين تلك اساته غمر عندما يوطى يدرغلهال هي يقول سبحانه وتعالى قل لعبادي يقول الذي هي احسن كتبدلكم بطرو قال بطرو اغباب بطباي حقن طلب ان الشيطان ينزغ بينهم ان الشيطان كان للانسان عدوا مبينا قالوا نزلت هذه الايه هنا نبهكوات ايه بمن نو يورد شالو አንዱ አንዱን ሰደበ አንዱ ዑመርን ሰደበ አንዱ ኮ ነው መጣና ዑመር ኢብኑል ኸጣብ ጀባር እንኳን ሰደበው ባትሰደበው ምን አይነት ሰው መሆን ከሚያቀሰው ነው ጀግናው ዑመር ኢብኑል ኸጣብ አንዱ መጣና ዑመርን ሰደበ فرد عليه عمر عمر ملسلتنا واراد ان يقتله ويبطش على به عمر بيازو سيفنا بيازو بتر لقلو فلقنا فمنعه الله الله كلكلو بالنصيحة منالو وقل لعبادي يقول التي هي أحسن يا عمر ياو مطفونا قر يسمهو بتقرو وارقه ملسه سويو اندي تادب بتارقو يشال نبر وقل لعبادي يقول التي هي أحسن يا عمر إن الشيطان ينزغ بينهم إن الشيطان كان للإنسان عدوا مبينا بأن يقول قولا لينا بدل الشتم والقتل ين أينت أرجو الله يعني يرمنا كزيد أمو أتك على يتتكل يبلت أدمو أون كالكواتشو بمول يبلته الله سبحانه وتعالى من إلال ولا تستوي الحسنة ولا السيئة ادفع بالتي هي أحسن فإذا الذي بينك وبينه عداوة كأنه ولي حميم يتش أهدمو بتقام تنش والله من إلال أنت متفوك هذا الرجه عند سو متفوك هذا الرجه لأنت بتقول استمر لسلتها لي أتتشالم كبارنج قل الله يميتك من أقرنو مما كرو استي استمكر زاري سدبه أمقو سوستي قنزبه مبياله استي قزيه ستقو هلوت ورسو صور ستقو طيب السوبكا كوستر بلايه فقق باللتستي لا تستوي الحسنة ولا السيئة مدفونة قر بمدفونة قر مملسنا مدفونة قر بتقرونة قر مملس هلتم أكل عدلهم إلان طيب من لارقي قيتاي ادفع بالتي هي أحسن يهن مدفو مدفو مدفو مملس تاونا استي بتقرو مملس تاك الله من دون وطيته فإذا الذي بينك وبينه عداوة بانتنا بسو يالو تلاتشا والله كأنه ولي حميم نجي لك اندمار وللا هونو يتايوال السو انتا سياغن كباد نا تلك وداجو تونال له يح يبالال الله يلوال تقباراوي لما رقن سواتا حقيقة سواتا كان يجمرا شهول لاتشن مدفوس رايا درقن بمطفو نملس اركاتا ناغنيالن مطفو يدرغن بطرو مملس گن اركاتا ناغنيلتم لكن اياو بدن بقلب قلب تسموت ولا تستوي الحسنه ولا السيئه طرونا مطفو عند ادلم ادفع بالتي هي احسن بطرو هيد طرون وسد فاذا الذي نا يهن نجر يعني مدنو مبالو مفاجاه تاغنياله ጥሩ ካደረክበት ለጠላትህ مفاجأة ታገኛለህ مفاجأة ምንድነው فإذا الذي بينك وبينه عداوة በሁለታችሁም የነበረው ጥላቻ كأنه ولي حميم يعني يدرو ጓደኛ ወዳጅህ በጣም በጣም የሚወድህ ሰው ሆኖ ቀየር ብሎ ለወጥ ብሎ ወደ አንተ እንትን ይመጣል ማለት ነው። ታቃላችሁ ይህን ነገር በተግባር ለማየት ከፈለጋችሁ ወደ ሌላ አትሂዱ፣ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ተመለሱ። ነቢያችን ሰለላሁ ዐለይሂ ወሰለም ስንት ሰዎች ናቸው ነቢያችንን ለመግደል የመጡ ሰዎችና በረዶ ሆነ የተመለሱ ስንት ሰዎች ናቸው? እኔ ትዝ የሚለኝ አንዱ ነቢያችን ሰለላሁ ዐለይሂ ወሰለም 10,000 ወታደሮች ይዘው ወደ መካ መጥተው መካኑ ነጻ ካወጡ በኋላ ጠዋፍ ያደረጉ ነቢያችን፣ አሁን ነቢያችን ሰለላሁ ዐለይሂ ወሰለም ቀዊ ናቸው፣ 10,000 ወታደሮች ከነሱ አሉ። መካና የመካ ነዋሪዎች ተንበርክከው በነቢያችን ቁጥር ስር ነው የገቡ። አንድ ምላስ የሚናገር ሰው የለም። አሁን ሁሉም ተንበርክከዋል አይደለም? ይሁን ሁሉ እያለ አንዱ ነቢያችን ሰለላሁ ዐለይሂ ወሰለም ጠዋፍ ያደረገ ቢላዋና ሻንጃ ይዞ ስኪን ይዞ ተደብቆ በስተጀርባቸው ይሄዳል፣ ጠዋፍ ያደርጋል። አሁን አመቺ ቦታ ሲያገኝ ቢላዋ ወጣውና ጀርባቸው ላይ ሊተክለው ሲፈልግ ነቢ ነቢ ናቸው እንግዲህ አላህ ስለነገራቸው ዘወር ብሎ ያዙት ማለት ነው። ፈቃል አሁን እኔ ብሆን አንተ ብትሆን ቢላዋን ከእጁ አምጥተን ነው አንገቱ የምንቆርጠው። እንደዚህ ነኝና ነቢያችን ግን ምን አሉት? ማሐመለከ አላ ሀዛ ለምን እንደዚህ አደረክ ብሎ ከነ ቢላዋ ያዙት። ልትገለኝ ትፈልጋለህ? ምን አጠፋሁ አሉት። አሁን ነቢያችን ምን አደረጉ? በዛ በእጃቸው ሸሪፍ የሆነ እጃቸው ልቡ ላይ ነካ ነካ አረጉና ዱዓ አደረጉለት። ماذا قال تعرفون هذا الرجل؟ فقال يا رسول الله والله لقد كنت أبغض الناس على وجه الأرض قبل هذه اللحظة كزيه دقيقة بفيت بزيه مريت تعلات ينبرو لني السن لمقدل عند تروم قبك عندما بلات يمسبو ينبر كنا كبات تعلات ينبركو أنتنا. أما الآن فقد أصبحت أحب الرجل عندي اهون جن بتام وداجي هون كنا بتام ودكوت بمندنو اجاچو بلبو لاي نكانه كارغو دو اسي ادرغولت بردو هون سو يو مارتيو. ادفع بالتي هي احسن. سلازي ان مندنو نبياچن بزي عينت بزو تاريخ نو يالاچو بزي عينت كملسكو طرو نو. شتم واحد زين العابدين، زين العابدين تاقالاچو علي بن الحسين ابن علي بن ابي طالب زين العابدين بتام تاريكو الفونال ان شاء الله بفيتنو ينقركواتشو يسو يو يا نبياتشن يا لجلجنو يا علي يا لجلجنو سلزي عندو متانا سدباتشو علين سدبي. فقال من علي زين العابدين من اللي سدبو غفر الله لك، الله يغفر لها لو، والذي خفي عنك مما فينا من العيوب أكثر. أي أنت كعباتشن أندو نيو أوكو ليبانو يالكن أو الله يغفر لنا رس انت عبان لن سنت عب الله يسترن كبزو عب كون يالن على أوكو من جي الله يغفر له بلو شنيو. بالله أبو أنيس ويم يعني أم سهام سويو يسدبكو اندزيه سله جربهنا يسبر والله جربا يسبران مكنات ما شنفه خلاص. إذن اندزي هالويلان. والآخر ليلا دمو منها درقالو استغاب الحسن عندو دمو حسن البصري لقمان هذه الأمة يمبالو تلقو تابعي عالم زاهد نقي تقي يهون سيدنا الحسن البصري عندو بحميتا يعني ساو نبر كذا عند سو تنسانا هدو ودى حسن البصري يا حسن لو اغليكو بعمتا ينسح نبر بمطفو نغير ينسح نبر الو حسن الحسن البصري من ادرغي عندي سهن ارغو طرو تمر ميبلا تمر مولتو هديا لكلت. فقال له فارسل له طبقا من تمر وقال له شكرا لقد ثقلت ميزاني بتاما مسكن هالو يني ميزان كو يعني تشمر كلني نغي ميزاني حسنات بزولي هونو ألو مارتنو ألسدبهم لكن دزي هلو. وقال تعالى مصبرا نبيه لنبيات عند مصبر مارق عند اللباتشو تناتنا عند الكواتشو بغزوة أحد سيدنا حمزة بن عبد المطلب يا نبيات شن أقوتنا تشو محمد بن عبد الله بن عبد المطلب حمزة بن عبد المطلب أقوتا تشو ناتشو أنا بكفونيا نو يتقدلوا بس بنتنو بغزوة أحد لبات شو تقدو أنجتا تشو وطو زاك للدارقان ويتاوتشو هند بنت عثبة متبالو نبيات شن أيوتنا منالو لأمثلن سبعين منهم مالو يعني أقوت الذي مترترار قول يتعلوت كان الزاك وريش سبانو مترترار قم تلات شوال قالوا نبيات شن قريكا قطع يتنسانو الله سبحانه وتعالى لا ألات شو يا محمد أنت الذي تلاله عند سونو يقدلوا له عند سو تقدل الله هنجي انديت الذي تلاله دمو أنت كو نبينا ادفع بالتي أحسن كل أنت نو يوردو فقال وإن عاقبتم فعاقبوا بمثل ما عوقبتم به ولئن صبرتم لهو خير للصابرين واصبر وما صبرك إلا بالله ولا تحزن عليهم ولا تك في ضيق مما يمكرون إن الله مع الذين اتقوا والذين هم محسنون أنت محمد حمزان نو اندزي بك عرفت التارقو يتقالوت يعني كدرك عند نو عند بعند نو انجي انديت سبا تقدل الله ولكن كزي بلت الانقره نعم ولا إن صبرتم لهو خير للصابرين واصبر وما صبرك إلا بالله أنت صبر عرق صبر دمو كانت لما تأيكلم لا الله انت ايك صبر نسيته ولا تحزن عليهم ولا تكو في ضيق مما يمكرون إن الله مع الذين اتقوا والذين هم محسنون سبحان الله العظيم الله مكرال إن يادمو بجراش ناس قبتن بهولة إن يجورو دمو نوتوالن يقول النبي صلى الله عليه وسلم في الحديث الصحيح ما نقص مال من صدقة وما زاد الله عبدا بعفو إلا عزا والله صدقة واتشبت قنزب التفام بل أسر اتف متو اتف سبات متو اتفونو تكمت والنجي التفام والله ما نقص مال من صدقة وما زاد الله عبدا بعفو إلا عزا عند سودمو تبدل عفو سيل كبرنو يعني بلا ينتنو ميش أمرو الله انجي يعني انتنا يلوم كل جزي عفو يميل سو بسو أيني كبرال با الله أيني كبرال بهل سو أيني كبرال نا طرو انتن هنا قالوا نبيه صلى الله عليه وسلم. طيب إذن القول بالسوء مدفوم يدرق هنقر بمدفوك على تارقه مسراجتنا مبتنو لا يحب الله الجهر بالسوء من القول لكن من ظلم له أن يجهر بالسوء لكي يدفع ما وقع عليه من الظلم كشكوى مثلا يعني فرد بيت هده يتكسو تشلاله. وختم الآية بقوله سبحانه وتعالى وكان الله سميعا عليما أنت سويو لمثال أبو عثيمين بس نبر مثال يستنو أنت أبو عثيمين أبو أنيس كبدله منك أنت الله كو يسمى كنو رستهون دي الله رسان دي الله كو يسمى كنو جمره جمامره يمتاك واششو أبو أنيس من أتفا دمو الله كو يقال يسمانو يقال دمو ملاسهن يقال لبهن يقال نتتنكك يلوال وندموك درس برزم منم تقمير له اسكهوني ستهوت لان سأتكل باك انوال اللهيني ان سأتكل شوما يهونو تمرتنو بتقام سبي بتنا بتقام وفرامي هوني مقبنو يبلانو الله قن ليت انا يادرقو يسمانو ليت انا يادرق اللن الناس همتن بتكباري مناولو يادرق اللن نجي حقيقة يزاري تمرتاتشن يهيمس النبر ما يكفري إلى الله لم يجأمروا لي جأمروا الله إن شاء الله ويم دمو ليلة انتن كان لدمو إن شاء الله تملس متأله يميد درقو النادر قال إن شاء الله ما يكفري أبو عثيمين ما يكو تقبلين استي أستناقد أخي في الله أزمين أبو أنيس ليلو تشم أمو سهام أمت الله